ويستفتونك في النساء قل الله يفتيكم فيهن وما يتلى عليكم في الكتاب في يتامى النساء اللاتي لا تؤتونهن ما كتب لهن وترغبون أن تنكحوهن والمستضعفين من الولدان وأن تقوموا لليتامى بالقسط وما تفعلوا من خير فإن الله كان به عليما. وإن امرأة خافت من بعلها نشوزا أو إعراضا فلا جناح عليهما أن يصلحا بينهما صلحا والصلح خير وأحضرت الأنفس الشح وإن تحسنوا وتتقوا فإن الله كان بما تعملون خبيرا. ولن تستطيعوا أن تعدلوا بين النساء ولو حرصتم فلا تميلوا كل الميل فتذروها كالمعلقة وإن تفلحوا وتتقوا فإن الله كان غفورا رحيما. وإن يتفرقا يغني الله كلا من سعته وكان الله واسعا حكيما. ويستفتونك في النساء بس يتشجد جائك إياك عندما يقرب لنا أولا እንግዲህ ያሴቶች እኩልነት ለነሱ በዛ ወቅት በጣም ዱብዳ ስለነበረባቸው ሙስሊኩል አረብ ሴቶችን እንደ ተራ መገልገያ አቃርገው ያው ነበር እና በውርስም ሆነ በማንኛውም መብት እኩልነት አላቸው ብሎ ቁርአን በሚደነግግበት ጊዜ ይሄ የመጣያቂያ ነጥብ ሆነና ብዙ ጊዜ በመደጋገም ስለሴቶች ጉዳይ ማንሳትና መጠየቅ ጀመሩ ማለት ነው። እና አሁንም ስለሴቶች ሁኔታ ጥያቄዎችን ያቀርቡልሃል አላቸው። ቁል ኢላሁ ዩፍቲኩም ፊሂን በእነሱ ሁኔታ አላህ ሱብሓነሁ ወተዓላ ለምታነሱ ጥያቄ ሁሉ መልስ እንደሚሰጣችሁ ነው። ያው ሁን ብሎ ተነስቶበታል። የነሱን መብት ለማስከበር የሚነሳውን ነገር ሁሉ መልስ ይሰጣል በላቸው ይላል። ወማ ዩትላ አለይኩም ፊል ኪታቢ ካሁን ቀደምም ደግሞ በቁርአን ውስጥ ወርዶ የሚነበበው ክፍል ለዚሁ ለምታነሱ ጥያቄ መልስ ሰጪ እንደሚሆንላችሁ ነው። አሁን ቀደምም ያወራናቸውን አያቶች ያው እንደ ቀላል ነገር አትለፏቸው፣ በዛ የተደነገገውን መብታቸውን ሁሉ አክብሩላቸው። በተጨማሪም ደግሞ ካስፈለገ ለወደፊት ብዙ ማብራሪያዎችን እናወርድላችሁና መልስ እንሰጣችኋለን በላቸው ይላል። የታመኒሳ ኢላቲ ላቱነሁና ማኩቲበለሁን በተለይም የቲም ሆነው ባደጉ ሴቶችና እናንተ መብታቸውን አላህ የጻፈላቸውን ድርሻ ልትሰጧቸው የማትፈልጓቸውን ክፍሎች ተጨማሪ ማብራሪያ ካስፈለገ አሁንም ያወርድላችኋል በላቸው ያ። ወተርገቡን አንተንቂሁሁና ልታገቧቸው የምትፈልጓቸው የሆኑትን ወልሙስተድዓፊነ ሚነል ዊልዳን እንዲሁም ደግሞ ከወንድ ልጆችም ቢሆን ገና አቅመ ደካማና ጭቁን የሆኑትን የምትገፋቸውን መብታቸውን ለማስከበር አስፈላጊውን ሁሉ ይደረጋል በላቸው ይላል። ወአንተቁሙ ሊልየታማ ቢልቅስጥ ለየቲሞች ደግሞ በፍትህ በትክክለኝነት የነሱን መብት በመጠበቅና በማክበር እንድትቆሙ የሚያስችሏቸውን ሁሉ መግለጫና ማብራሪያዎች እናወርድላቸዋለን በላቸው። ወማ ተፍዓሉ ሚን ኸይሪን ለማንኛውም መልካምና ሰናይ ተግባርን የምትሰሩ ከሆነ فإن الله كان به عليما الله በዛ በምትሰሩት ነገር አዋቂ ነውና ተገቢም እንዳችሁን እንደሚሰጣችሁ ነው ባላችሁ ይላል። እና እንግዲህ አላህ Subhanahu Wa Ta'ala የሴቶችንና የየቲሞችን እንዲሁም ያቅመ ደካማዎችን መብት በህብረተሰቡ ዘንድ እንዲታወቅና እንዲከበር ባደረገው እርምጃ ለአረቦቹ ያልተለመደና ያልታወቀ ብዙ ነገር ተከስቶባቸው ነበር በወቅቱ። ስለዚህ የነገር አልዋጥላቸው እያለ ምንም ምን ቢሆኑ እነት የነገር እንግዲህ እነት ነው ነገር የምንደኛው እኩል መብት አላቸው ተባለ እያሉ ጥያቄ ያነሱ ስለነበረ አዎ ልመዱት። ስለዚህቶች ደጋግማችሁ ጥያቄን ብታነሱ ከመጨረሻው ድረስ አጥጋቢ የሆኑ መልሶችን ለመስጠት ዝግጁ ነኝ። ካሁን ቀደምም በወረዱት አያቶች የተነገራችሁና የተደነገዙት እንደተጠበቁና እንደተከበሩ ሆነው ለነሱ መብት መጠቀሚያ ይሆኑላችሁ። አሁንም ደግሞ ካስፈለገ ለነዚህ ክፍሎች ሌላ ተጨማሪ አያቶችን እየጨማመርኩና እየደራረው አወርድላችኋለሁ በላቸው አለማን ነው። እና በተለይ እንግዲህ በሴት ልጆች በኩል ያለው ግፍ እጥፍ ድርብ ነበረ። አንድ ሴት ልጅ አባቷ በህፃንነቷ ትቷት በሚሞትበት ጊዜ የቅርብ ዘመድ ነኝ የሚል ሰው እኔ ነኝ ወኪሉ አብሎ ይነሳል። ቤቷን ንብረቷን እሷንም ጨምሮ ይረከባታል። እና በዛ በለጥ ሰውለት ይባላል። ጨርቅ ቁራይ ጨርቅ አምጥቶ ለዋ ላይ በህዝብ ፊት ይወረውርባታል። ያ ጨርቅ ከተወረወረ በኋላ በባህሉ እንግዲህ እንደመለካት ልክ እንደ ግል ንብረቱ እንዲያደረጋት ይቆጠርና ከዛ በኋላ ህይወቷ የሚወሰነው በዛ ጨርቅ በጣለባት ሰው ነው ይባላል። ኋላ አድጋ የጠነከረች ጊዜ መልኳ ቆንጆ ከሆነ ጸባዋ ሙብ ከሆነ የሚፈልጋት ከሆነ ያገባታል፣ ያለ መህር ማለት ነው። ገንዘቧን ንብረቷን ይዛ እንዲያትሄድ እዚሁ አጥንት ጉልጥምቷን ለመቆም ለመቆርጠም እንዲመቸው እዚሁ ለማስቀረት ይጥራል ማለት ነው። የማይፈልጋት የሆነ እንደው ደግሞ ለሌላ ሰው አሳልፎ በመስጠት መሯን ተቀብሎ ይበላል፣ እንደ ዕቃ ይሸጣታል ማለት ነው። ከፈለገ ደግሞ ሳይድራትም እሱም ሳያገባትም ዝም ብሎ ያስቀምጣትና እድሜዋን አስፈጅቶ ስትሞትለት የተረፈውን ንብረቷን ወርሶ ያስቀር ነበረ ማለት ነው። ይህ አይነት ድርብርብ ግፍና በደል ይፈጽሙባቸው ስለነበረ በተለይ በእነዚህ በሄድም ሴቶች አላላ እና እናንተ ልታገቧቸው የምትፈልጓቸው ግን ለእነሱ አላህ የጣፈላቸውን መብትና ድርሻቸውን የማትሰጧቸው በሆኑ ሴቶች አላህ አሁንም ተጨማሪ መመሪያዎችና ማብራሪያዎች እንደሚያወርድ ነው ይላል። እና እንግዲህ ለማግባት ከፈለጋችሁ እንደ ማንኛውም ሴት መብቷን አክብራችሁ ከመህር ጀምሮ ሌላው የሚከፍላትን ከፍላችሁ የእሷን ገንዘብ ሳትተናኮሉ እውነት በቅንነት ለትዳር ተፈልጋ ከሆነ ማግባት ትችላላችሁ፣ እሷንም አሳምናችሁ በማስገደድና በተጽዕኖ ሳይሆን። ካልፈለጋችሁ ግን እስከ ንብረቷ ያው አቅመ አዳም በምትደርስበት ጊዜ ለሌሎች ያው እድል ትከፍቱላቸውና እንዲያገቡ ታደርጋላችሁ፣ በዝምድናችሁ ተባብራችሁ ማለት ነው። ሌላው ሰው ተውጭ ሲመጣ መሯንም ከፍሎ እንደገና ደግሞ ንብረቷንም ሳይተናኮል መብቷን አክብሮ ሊይዛት ይችላል ማለት ነው። በዚህ መልክ ማድረግ አለባችሁ። ወይም ተነጭራሹ ኃላፊነቱን ለነሱ ማስረከብ፣ ወይም ደግሞ በቅንነት በዝምድና ተመካክራችሁ ለሁሉም የሚበጀውን መስራት እንጂ እነሱን እንደ ዕቃ ንብረታቸውንና ጉልበታቸውን ለመመጥመጥ ብቻ የምታደርጉትን ነገር ካሁን በኋላ እንዲቀጥል አልፈልግም እና ብዙ መመሪያዎችን አወርዳለሁ በዚህ ጉዳይ አለ ማለት ነው። እና ወማ ተፈአሉ ምን ኸይሪን፣ እንግዲህ ካሁን ጀምሮ የቲሞችን በተለይም ሴት ልጆችን መበደልና መጨቆን መበዘዙን ቀርቶ በእነሱ ጉዳይ ኸይር የሰራችሁ እንደሆነ እነሱን የሚጠቅምና የሚያስደስት ነገር ተሰራችሁ فَإِنَّ اللَّهَ كَانَ بِهِ عَلِيمًا በምትሰሩት ኸይር ነገር ጌታችሁ አዋቂ ነውና በዛ በመልካም ስራችሁ ተገቢም እንዳችሁን እንደሚሰጣችሁ ነው። በአንጻሩም ደግሞ መጥፎ ከሰራችሁ ቅጣት እንደሚከተላችሁ ነው በማለት ገለጸ ማለት ነው። ወይኒ ምራአቱን ኻፈት ሚን በዕሊሃ ኑሹዘን አው ኢዕራዳ፣ አንድ ሴት ደግሞ ከእናንተ መካከል ከባለቤቷ መጠላትን ወይም ችላታን ብትረዳ አው ኢዕራዶን ወይም ደግሞ ጨርሶቶኛል ካሁን በኋላ ትዳር አያረግም ከኔ ጋራ ሊጥለኝ ነው ማለትን ካወቀች ፈላ ጁናሃ አለይሂማ አን ዩስሊሓ በይነሁማ ሱልሓ፣ እና የዚህ አይነት የመዳከምና የመናጋት አዝማሚያ የሚያሳይ ትዳር ባለቤት የሆኑት ግለሰቦች በመካከላቸው እንደገና የሚያስማማና ፍቅራቸውን የሚመልስ የሚያድስ ነገር ቢሰሩ ወንጀል የለባቸውም ይላል። ወስሉ ኸይሩን፣ ሰው መቼም አብሮ ሲኖር አንዳንድ ጊዜ መጋጨት የተለመደ ነው። ስለዚህ ያን ችግሩን እንደገና ለማስተካከል እርቅ መደራደር ደግሞ ለሁሉም ጠቃሚ ነገር ነውና እርቅን እደግፋለሁ። በእርቅ ሳቢያ ለሚመጣው ሁኔታ ደግሞ ብዙ ጊዜ በሙሳማሃ ነው የማልፈው እንጂ ቁጥጥር አላደርግም ማለት ነው። ወኡሕዲረት ለአንፉሱ ሹሓ፣ በእናንተ በኩል ግን አንድ ሰው ወዳጁ ወደ ነበረው ሰው መመለስ ያስፈልግ መበለጥ ያስፈልጋል። አስቀይሞ እንደሆነ ይቅርታ መጠየቅ፣ በድሎ እንደሆነ መካስ ያለ ነው ማለት ነው። እንዲህ ሲሏቸው ግን ነፍሶች ሁልጊዜ በስስት የተጠመዱ ናቸውና ለዛ ሰው አንድ ነገር የመበለጥ ሁኔታ ማሳየት ይከብዳቸው ይሆናል። ምክንያቱም ነፍስ በተፈጥሮዋ በጉጉት ወይም በስስት የተጠመደች ነችና ይላል። ወይም ተሲኑ፣ ግን ራሳችሁን አሸንፋችሁ ለነዛ ለምትታረቋቸው ሰዎች አስደሳችና መልካም ነገር ብትሰሩ ወተጠቁ፣ እንደገና በብስጭት ጊዜ ደግሞ ያን ፍቅርና ዝምድናውን የሚያደፈርስ ነገር ከማድረግ ብትቆጠቡና ብትጠነቀቁ ፈኢነላህ ካነ ቢማ ተዕመሉነ ኸቢራ፣ አላህ በምትሰሩት ነገር ጥልቅ አዋቂ ነውና በዛ አንጻር ተገቢ ምንዳችሁን እንደሚሰጣችሁ ነው ይላል። ማለትም እንግዲህ ባልና ሚስት አብረው በፍቅር በሚኖሩበት ጊዜ አንዳንዱ በፍቅሩ ቢዘልቅም አብዛኛው ግን አንዳንድ ጊዜ አልፎ አልፎ እንቅፋት ያጋጥመዋል። ትዳሩን የሚያደፋርስና ፍቅሩን የሚበርዝ ነገር ይመጣል ማለት ነው። የዛ ጊዜ ችግር ተፈጠረ ተብሎ በአንድ ጊዜ ተስፋ መቁረጥ አይገባም። እና ሴትዮዋ ባሌ ተቀይሞኛል፣ የኔን ነገር ቸል ብሎታል፣ እንዳውም ጥርሱን ሊተወኝ ሳይሆን አይቀርም የሚል ስጋት ከተሰማት ባሏን የምታስደስትበትና እንደገና ፍቅሩን የምታድስበትን እንቅስቃሴ ማድረግ ትችላለች። እና ገንዘብ እስከመስጠት ወይም መብቷን እስከመተው ድረስ እንኳ ብትሄድ እንደ ጉቦ አይቆጠርባትም። እሱም ደግሞ በዚህ ሰበብ የሚያገኘው ጥቅም ካለ ያንን ጉቦ ተቀበልክም ተብሎ አይወነጀልም። እሷም ለምን ሰጠች እሱም ለምን ተቀበልክ አይባልም ማለት ነው። ምክንያቱም ትዳራቸውን ለመጠበቅ እስከሆነ ድረስ ተካክሰው ቢመላለሱ እኔ ምንም በእኔ በኩል ቅረታ አይኖረኝምና እንዳውም ኸይር ነው እልግፈዋለሁኝ ይላል። እና ዩስሊሃ በይነሁማ ሱልሐን፣ ይህንን የተናጃውን አላቃ ወይም ግንኙነታቸውን እንዲተካከል በማድረግ በሚያረጉት እንቅስቃሴ ጌታቸው ምንም ተቃውሞ አያደርግም፣ ወንጀልም አይጠፍባቸውም ይላል። እንግዲህ በተለይ ሴቶች ሁለት ሶስት በሚሆኑበት ጊዜ እርስ በርሳቸው የመቀናናት የመመቀኛኘት ሁኔታ አለ። ባል ደግሞ አንዷ በጠባዋ የተሻለች ትሆናለች፣ አንዷ በመልኳ የላቀች ትሆናለች። እና የተለያየ ሁኔታ ስላለ አንዷን ከአንዷ የማብለጥ ሁኔታ ወደ አንዷ የማዝመም አቅጣጫ ያሳያል ማለት ነው። የዛ ጊዜ ሊተወኝ ነው ብላ የምትጠራጠረው ሴትዮ እሷን እንዳይተዋት ገንዘብ ካላት እሱን የሚያስደስት ነገር ሀዲያ ወይ ቃ ነገር ገዝታ ብትሰጠው ያን ቅሬታውን የሚያጠፋ ነገር ማለት ነው። ወይም ደግሞ እሷ ያላቅሙ የምታስወጣውና የምትጠይቀው ነገር ካለ በእኔ በኩል አትቸገር፣ ካሁን በኋላ አላስቸግርህም፣ እንደዚህ እንደዚህ እስከዛሬ የተለመደውን ነገር ብትቀንሰው ቸግሮ ከሆነ እኔ ቅር አይለኝም ብትለው ለካች ሴትዮ ታስብልኛለች ማለትን ሲያቅ እንደገና ይመለሳል ማለት ነው። እና በዚህ መልክ እንግዲህ ተሐቋ ዝቅ ብላ ወይም ደግሞ ከራሷ ንብረት የተወሰነ ነገር አድርጋለት የመስማማት ሁኔታ እንዲመጣ ብታደርግ እሷም ለምንድን ነው የምታባብዩ እና ጉቦ ልትሰጩ ነው እንዳትባልም፣ እሱም ደግሞ ለምን ጉቦ ተቀበልክ አይባልም። ጉቦ አይደለም ይሄ፣ ገበያ አይደለም፣ ትዳር ነውና ማለት ነው። እና ወስሉሁ ኸይሩን፣ መስማማት መታረቅ ምንጊዜም ለግራ ቀኙ ጠቃሚ ነው፣ በአኸራም በዱንያም ማለት ነው። ይህን ሲሏቸው ግን ሰዎች ደራ ይዛቸውና እኔ ስን ምን ለማመጣው ለምኑ ብዬ ነው ይላል ሴቶችም። እሱም ደግሞ እንደዚሁ ያጠፋ እንደሆነ እሷን ምን ለማመጥበት ምክንያት የለም፣ ብትፈልግ ትቀመጥ ብትፈልግ የሚል የመመናጨት አዝማሚያ አለ። ይህ እንግዲህ ላለመበለጥና የበደለውን ይቅርታ ላለመጠየቅ ወይም ካሳ ላለመክፈል የሚደረግ አጋጉል ትዕቢት ነው። ይህ መሆን የለበትም። ነፍሶቻችሁን አሸንፋችሁ ለዛኛው ወገን መልካም ብትሉና ብትጠነቀቁ አላህ ሱብሓነሁ ወተዓላ ስራችሁን የሚያጌታ ስለሆነ ለእናንተም ደግሞ ተገቢውን ምንዳና ወረታ ይከፍላችሁ ይሆናል በማለት አግባባ። ምንጊዜም የትዳር ነገር ሲነሳ አላህ ሱብሓነሁ ወተዓላ ከእናት አባት ወይም ከባለ ትዳሩ ከባለቤቱ የበለጠ አሳቢና ተቆርቋሪ ሆኖ ነው ትዳሩ እንዳይፈርስ ብዙ መፍትሄዎችንና ምክሮችን የሚለግሰው ማለት ነው። ካሁን ቀደም እንግዲህ ሴትዮዋን በሆነ ባልሆነ የጠላት እንደሆነ ሶብር እንዲያደርግ አንድ ነገር ብትጠሉትም አላህ ኸይር ያመጣ ይሆናል እያለ ትግስት እንዲያደርግ መክሯል። ከዛ አልፎ ደግሞ የሄደ እንደሆነ እንዲመክራት ፈኢዙሁነ በሚለው ቃል አማራጭ ሰጥቷል። ከዛ አልፎ ደግሞ ያቃተ እንደሆነ በምኝታ ቦታ እንዲለይና ቅሬታውን እንዲገልጽ በቀላሉ እንዲመለስ ማለት ነው። ያ ደግሞ ያልሆነ እንደሆነ በመጠነኛ ደረጃ የእርምት ግርፋት እንዲደረግ፣ ምክንያቱም ትዳር ከመፍረስና ዘላለም እንደገና ተፈናቅሎ እድሉን ሲረግሙ ከመኖር አንድ ጊዜ በምታጠፋ ጊዜ ልክ እናት አባቶቿ እንደሚያርሟት ባለቤቷም እንደዛው ቢቆነጥታት ለእሷም ለሱም የሚበጅ ስለሆነ ማለት ነው። እንዲህ መመታት ስለተባለ እንዲሁ እንደ ጥላት የማጣትና እሷን የመጉዳት ሁኔታ የሚያስከትል መሆን የለበትም ማለት ነው። ከዛ በላይ ደግሞ አልፎ ተሄደ የዘመድ ሽማግሌዎች እንዲመጡና የግራ ቀኛቸውን ችግር አገላብጠው አይተው በቅንነት እንዲያስታርቁ እንዲያስተካክሉ አዟል ማለት ነው። የሁሉ እርከን እንግዲህ ትዳር በቀላሉ እንዳይፈርስና እንዳይበተን ነው። አሁን ደግሞ ሌላ አማራጭ ገና መጀመሪያ በሰውየው በኩል አንድ ቅሬታ በሚፈጠርና ሰውየው ተቀይሞኛል ብላ በምትሰጋ ጊዜ እዛ ሁሉ ሳይደርስ እሷው ራሷ ልታርመውና ልታስተካክለው የምትችለውን ነገር ነው የሚመክረው ማለት ነው። እና በዚህ መልክ የኔን ምክርና መመሪያ ተቀብላችሁ ሁላችሁም ለሌላኛው ወገን የሚበጀውን መልካም ከሰራችሁ አላህ መልካም ስራችሁን ስለሚያቅ ተገቢም እንዳችሁን ይሰጣችኋል በማለት ያግባባል ማለት ነው። ወለን ተስተጢዑ አን ተዕዲሉ በይነ ኒሳኢ ወለው ሐረስቱም፣ በፍቅር አኳያ በሴቶች መካከል እናንተ ማስተካከልን በጣም ብትጥሩና ብትጓጉለትም እንኳን እንደማትችሉ ነው ይላል አላህ ሱብሓነሁ ወተዓላ። ይህ እንግዲህ ሰው በተፈጥሮው የተጠባበት ነገር ስለሆነ ሁሉን ሰው እኩል አድርጎ መውደድ አይቻልም ማለት ነው። ሁለትና ሶስት ሴቶች ያሉት ሰውዬ ሁሉን ሚስቶችን እኩል አድርጌ አፈቅራቸዋለሁ ቢል ውሸተኛ ነው የሚሆነው። እና በማስተዳደር ደረጃ በመብት ማስተካከል ይቻላል። የሚገዛውን ልብሱን፣ ጌጡን፣ መኖሪያ ቤታቸውን ሁሉን ነገር እኩል በኩል ማድረግ ይቻላል። ማድረግም ግዴታ ነው ማለት ነው። ግን ወደ ፍቅር በሚመጣ ጊዜ ሁሉንም እኩል ማድረግ የማይቻል ጉዳይ ነው። አንደኛዋ በመልኳ የተሻለች ትሆናለች፣ ሌላኛዋ በጸባዋ የተዋበች ትሆናለች፣ ሌላኛዋ ደግሞ በሙያዋ የበለጠች እና የላቀች ትሆናለች። ስለዚህ ሁሉም ባለው ተሰጦ አንዱ ከሌላው ብልጫ ያሳያል። በዛ ልክ ደግሞ የሰውየውን ትኩረት ይስባል ማለት ነው። እና ሁሉንም ሴቶች በፍቅር እኩል እናደርጋለን ብላችሁ ብትጥሩ ብትፍጨረጨሩም በፍቅሩ በኩል እንደማይቻል ነው። ሀዳ ፈላ ተሚሉ ኩለ ለመይሊ ፈተዘሩሃ ከልሙዓለቃ፣ ያቺን ሰል ያላችኋትንና ወይም በፍቅር ወደኋላ ያስቀራችኋትን ጠቅላላ የሆነ መዘንበልን እንዳትዘነበሉባት ተጠንቀቁ ይላል። በተፈጥሮው እንግዲህ አንዷን ከሌላዋ ልታበልጣት፣ ሌላኛዋን ከሌላዋ ወደኋላ ልታረጋት ትችላለ። በስሜትህ ደረጃ ጥቅልል ብለህ ግን ያቺኛዋን ነውና የማፈቅረው ብለህ ይቺኛዋን ተነጭራሹ በአየር ላይ ተንጠልጥላ እንደቀረች ቃ እንዳታደርጋት ፍቅሯን ስለ ቀነት እንደገና ለሷ የምታረገውን እንክብካቤና መብትም ጨምረህ እንዳታስቀርና መብቷን እንዳታጓድል በማለት ያስጠነቅቃል ማለት ነው። እና አልሙዓለቃ ማለት አንድ ሰው አገልግሎቱን የጨረሰ ወይም ሰባራ የሆነ ዕቃ ግድግዳ ላይ ይሰቅለዋል እና ምናልባት የሚፈለግበት ሰዓት ከመጣ ለሌላ መጠገኛ ይሆናል ብሎ ያስቀምጠውና ከዛ በኋላ ያ ዕቃ ይረሳል። ዝም ብሎ ጥቀር ሸበላው ላይ የደገደገበት ተረስቶ የሚቀር ዕቃ አለ። አሁንም ታዲያ ይችኛዋን ቸል የምትሏትን ሴት እንደዛች ዕቃ እንዲሁ ዝም ብሎ ለማንኛውም ትቀመጥ ተብሎ ተረሳና መብቷን ተነፍጋ መቅረት የሚገባት አይደለችም። ምትይዛት ከሆነ ያው እንደ ሌሎቹ የሚያስፈልጋትን ነገር ሁሉ እኩል እያካፈልክ ትይዛታለህ። አለበለዚያ ደግሞ ቁርጡን አሳውቆ ማሰናበት እንጂ ሚስትህ ተብላ ሲያበቃ እንዲሁ ዝም ብላ በአየር ላይ ተንጠልጥላ መቅረት የለባትም። ፍቅርህን ስለቀነስክ ብቻ መብቷንም ጭምር እንዳትረሳት ነው የሚለው። ወይም ትስሊሑ እና እንደ አይነት እንግዲህ አንዷን ከሌላዋ የማስቀደምና ሌላኛዋን ቸል የማለት ሁኔታ በሚፈጠርበት ጊዜ መቀየም በሚከተልበት ወቅት እንደገና ብታስተካክሉ ሁኔታውን ሴትዮዋ ጋራ የምትግባቡበትን ሁኔታ ብትሹ ማለት ነው። ወተተቁ የእሷን መብት የማታጓድሉበትን ሁኔታ ደግሞ ተመካክራችሁ ብትጠነቀቁ ፈኢነላህ ካነ ገፉረ ረሂማ፣ አላህም የዛ ጊዜ ለእናንተ ምሕረተ ሰፊና በጣም ሩሩህ ሁኖ ታገኙታላችሁ። እና ሰው መቼም የሚችለውን ያህል ነውና የሚጠየቀው ላ ዩከልፉ ላሁ ነፍሰን ኢላ ውስአሃ እንደተባለው ሴትዮ ቅር ብትል ቢለኝም እንደ ሌሎቹ ባላፈቅራትም መብቷን ግን አላጓድልባትም ብላችሁ ለእሷ የሚበጃትን ነገር ብትሰሩና ብትመክሩ ብትጠነቀቁ የዛ ጊዜ አላህ ለምን በፍቅረት ቢሆን እንደ ሌሎቹ ታታረቅ ቀረህ ብሎ ከመያዝ ይልቁንስ ይቅር ማለትንና መራራትን መርጣል ነው የሚለው። እና ያው ነቢያችን አለይሂ ሰላቱ ወሰላም በርካታ ሴቶች ነበሯቸው። እና እነዛን ሴቶች ሲያስተዳድሩ የቤት ወጭ በሚያደርጉ ጊዜ ከትንሿ መርፌ ጀምሮ አንድ ነገር ለአንዲቷ አርሎ አያደርጉም፣ እኩል ያካፈሏቸው ነበረ። ያንን ታካፈሉ በኋላ ጌታዬ እንግዲህ እኔ ማስተካከል በምችለው ክፍያ ይኸውና አስተካክሌ ከፍል ያለውኝ፣ እኔ ማስተካከል በማልችለው ግን እንዳትቆጣጠረኝ ይሉ ነበር ይባላል። ማለትም ፍቅር ማለት ነው። በፍቅር ሁሉንም ሚዛን አደርጋለሁ ይል አንድ ሰው አይችልም፣ የተፈጥሮ ነገር ስለሆነ ማለት ነው። በማቴሪያልና በቁሳዊ ነገር ግን እኩል ማድረግ ይቻላልና ለዛ የተሰጠውን ፍራንክ ለዚችም፣ ለዛ የተገዛውን ልብስ ለዚችም እያደረገ ካካፈለ መብቷን ጠብቆላታል። ከዛ በኋላ የፍቅሩ ሁኔታ በእሷ አቀራረብና ጸባይ እንደገና ደግሞ ባለው ሁኔታ የሚወሰን እንጂ ሰው ላድርገው ብሎ የሚያደርገው ልቶ ብሎ የሚተው ነገር ስላልሆነ በዚህ ከተስተካከለ አላህ ምህረት እንደሚሰጥና ርህራሄ እንደሚያደርግ ነው ይላል ማለት ነው። እና አሁን እንግዲህ የሴቶችን መብት ለማስከበር አሁንም በተለያየ አቅጣጫ በተለይ በትዳር ዙሪያ ያለውን ሁኔታዎች ሁሉ እየዳሰሰ ያስተካክላል። ይህን የመሰለው እስላም ነው እንግዲህ ለሴቶች ብዙ መብት አልሰጣቸውም እየተባለ ዛሬ በጥላቶቹ ያለ ስሙ ስም ሊሰጠው የሚሞከረው ማለት ነው። ወይ የተፈረቃ ይግኒላሁ ኩለን ሰዓቲሂ ይላል። እንግዲህ ባልና ሚስት በመካከላቸው አለመግባባት ሲከሰት ሁላቸውም ይቅር በማለት ወደ ስምምነት ለመመለስ መጣር አለባቸው ተብሎ የተለያዩ መመሪያዎችና ምክሮች ተሰጥቷቸዋል። እነዚህ የተሰጡት ሁሉ መፍትሄዎች ሳይጠቅሙ ቀርተው በመጨረሻ ወደ መለያየት ደርሰው የተለያዩ ከሆነ ደግሞ ይግኒላሁ ኩለን ሰዓቲሂ ባልንም ሚስትንም በየፊናቸው አላህ ሱብሓነሁ ወተዓላ ከችሮታው ፈጥቶ ሊያብቃቃቸው ይችላል ይላል። እንግዲህ ከዛ ከመጀመሪያው የመጠንቀቅ ሁኔታ የመታገድ ከዛ የመምከር በምኝታ የመለየት እንደገና የመቆንጠጥና የመጀሰት ከዛም ደግሞ የቤተሰብ ሽምግልና አንጥቶ የማታየት እነዚህ ሁሉ መፍትሄዎች እንዲህ ከተሞከሩ በኋላ አንዳንድ ጊዜ ቅራኔው ታጥም በላይ ይሆንና የመጨረሻው መፍትሄ ትች ካልሆነ በስተቀር የሚፈታው አይሆንም ማለት ነው። እነዚህ ሁሉ አማራጮች ሳይጠቅሙ ቀርተው መለየታቸው ግድ ሆኖ የተለያዩ እንደሆነ ደግሞ ነው የሚለው አላህ። እንግዲህ ትዳራችን ፈረሰ ዋጋ የለንም ብለው ተስፋ ቆርጠው ራሳቸውን መርገም የለባቸውም። ይግኒላሁ ኩለን ሰዓቲሂ ሁለታቸውንም አላህ ከችሮታው የሚያብቃቃ መተቻና መካሻ ይሰጣቸው ይሆናል። የንም የመከርኳችሁን ምክር ሁሉ አድርጋችሁ ዛሩ ከፈረሰ አብሽር ላንተም የምትበጂ ለእሷም የሚበጃት ለመስጠት ችሮታዬ አያልቅብኝም። ለዚህኛውም ተስፋ በስተቀር ሚስት የሌለ መስሎ ይታየ የነበረውን የበለጠችና የምታስረሳ ይሰጠው ይሆናል። ለእሷም ደግሞ ከሱ የበለጠና የተሻለ የሚመቻት ይሰጣት ይሆናል። እና በተለይ የተበደለው ክፍል አላህ የተሻለ እንደሚሰጠው ተስፋ አድርጎ መልቀቅ ይቻላል ማለት ነው። ምክንያቱም እነዚህ ሁሉ መፍትሄዎች ተሞክረው ችግሩ ካልተፈታ ወደ ባሰ ችግር ነው የሚያቀናው። የመደባደብና የመጃደል ሁኔታ ስለሚያስከትል እንደገና በቤተሰብ ደረጃም ደግሞ ቅራኔ ፈጥሮ የህብረተሰብ ጸጥታም ስለሚያደፈርስ እዛ ድረስ ደግሞ መሄድ የለባቸውም። አላህ ለሁላቸውም የሚበጀውን ለመስጠት ችሮታው ሰፊ መሆኑን አውቀው ይለያዩ ማለት ነው። እና ፍቺ እንግዲህ የመጨረሻ መፍቺ ነው የሚያደርገው እስልምና ማለት ነው እንጂ የመጀመሪያ አይደለም። ወካን አላህ ዋሲአን ሐኪማ አላህ ደግሞ ችሮታው ሰፊ የሆነ ጌታ ነው። ለማንኛውም ሰው ደግሞ የሚበጀውንና የሚጠቅመውን አዋቂ የሆነ ጥበበኛ ነውና እሱ በጥበቡና በችሮታው ለሁላችሁም የሚበጀውን የሚተካና የሚሰጣችሁ መሆኑን አውቃችሁ ተመራርቃችሁ ተለያዩም አትችሉ ከሆነ ነው የሚለው። ولله ما في السماوات وما في الارض ولقد وصينا الذين اوتوا الكتاب من قبلكم واياكم ان تتقوا الله وان تكفروا فان لله ما في السماوات وما في الارض وكان الله غنيا حميدا ولله ما في السماوات وما في الارض وكفى بالله وكيلا ان يذهبكم ايها الناس وياتي باخرين وكان الله على ذلك قديرا من كان يريد ثواب الدنيا فعند الله ثواب الدنيا والآخرة وكان الله سميعا بصيرا ولله ما في السماوات وما في الأرض بسماعات الناب مدرس يعد فترتات شرده يا الله نعشو بالليلة إننا نجري بمفترم سماعين الناب مدرم فوستعشو الناب زرهشو ياكاستواتشو النظروش تفتر تقوين يتسلفو عندك انتات نجري عبرشكته ረዳትና ተባባሪ ወይም አጋር የለኝም። እኔው ብቻዬን አስገኘዋቸው እኔው ብቻዬን እያንከባከብኩና እያስተዳደርኩ እዚያ አድርሻቸዋለሁ ይላል። እና እንግዲህ እነዚህ ሁሉ ፍጥረታቶች ባለቤታቸውና ጌታቸው እኔ መሆኔ ከታወቀ እነሱ ደግሞ ለእኔ ታማኞችና ተገዥ ታዛዦች መሆን ይጠበቅባቸዋል። ይህን ሁሉ የፈጠረ ጌታ እንደ ቀላል መታየትና ፍቃዱ መደፈር የለበትም። ከእርሱ ህግና መመሪያ ውጪ ደግሞ ለማንም ህግና መመሪያ መገዛትም አያስፈልግም ማለት ነው። ሌላው ፍጡር ነው እንደናንተው ፍጡር በፍጡርነቱ እኩል አቻ ነውና አንዱ ከሌላው በላይ ለሌላው ህግ የሚደነግግለትና መመሪያ የሚያወጣለት መሆን አይገባውም። ባሪያ ባሪያ ነውና ሁላቸውም ተሰባስበው ከጌታቸው ነው መመሪያ መቀበል ያለባቸው እንጂ በእኔ ስልጣን ሌላ ጣልቃ ገብቶ ለሰዎች በግለሰብም ሆነ በቤተሰብ በህብረተሰብ ደረጃ ወይም በማህበረሰብ በአለም አቀፍ ደረጃ ቢሆን ለሰው ልጆች የሚበጅትን ህጎችና መመሪያዎች ማውጣት ያለብኝ እኔ ነኝ። ሌሎች ፍጥረታት የኔን መመሪያ ተቀብለው ተግባራዊ ማድረግ ብቻ ነው ፍጡር እንደመሆናቸው ማለት ነው። ወለቀድ ወሰይነ ለዲነ ኡቱል ኪታበ ሚን ቀብሊኩም ወኢያኩም በእውነቱ ከእናንተ በፊት ኪታብ የተሰጡትን ህዝቦች አይሁዶችንና ክርስቲያኖችንም ሌሎችንም ጭምር እናንተንም ጨምረን በእርግጥ አደራ ብለናልና ኑዛዜ አስተላልፈናል ይላል። ማለትም ዓለም አቀፍ የሆነ ለወትሮዎቹም አሁን ላሉትና ለሚመጡትም የሚያካትት የሆነ ኑዛዜ አስተላልፈናል። ኑዛዜው ምን የሚል ነው? አኒተቁላህ የፈጠራችሁንና የሚቀልብ የሚያስተዳድር የሚያኖራችሁን ጌታ አላህን በእጅጉ ፍሩትና ተጠንቀቁት የሚለው ኑዛዜ ለሁሉም ህዝቦች በተደጋጋሚ አውርደናልና አደራችንን አጠናክረናል ይላል አላህ ሱብሓነሁ ወተዓላ። ወኢን ተክፍሩ እና ፍጥረታት ይህንን የአላህን ኑዛዜና አደራ ብትክዱ ፈኢነ ሊላሂ ማ ፊ ሰማዋት ወማ ፊ ልአርድ በክህደታችሁ እናንተ ትጎዳላችሁ ትከስራላችሁ እንጂ አላህ የሚጎለው ነገር የለም። ምክንያቱም በሰማያትና በምድር ውስጥ ያሉ ፍጥረታቶች በሙሉ የአላህ ናቸውና እሱ እናንተ መካዲ ከስልጣኑ የሚያጎለውና የሚጎዳው ነገር እንደማያጋጥመው ነው። وكان الله غنيا حميدا اللهم እናንተ ባትጀዙትና ባትታዘዙትም የተብቃቃ የሆነ ጌታ ነው። ከራሳችሁም ከስራችሁም ማለት ነው እናንተ ባትኖሩም እሱ ምንም የሚጎልበት ነገር የለም። ሳትፈጠሩ ብትቀሩ ወይም ደግሞ የሚፈልገውን ነገር ሳትሰሩም ብትቀሩ ከሱ ጥቅም ምንም የሚጎለው ነገር የለም። ምንጊዜም የተብቃቃ ባለጸጋ ጌታ ነው ማለት ነው። ሐሚድን ከሚሰጣችሁ ጸጋና ውለታ ደግሞ እናንተ ባታመሰግኑትም በይዘቱ ራሱ ምስጉን የሆነ ጌታ ነው። ምክንያቱም ምስጋና ማለት የስጦታና የውለታ አጠፋ ምላሽ ነው። ስለዚህ አንድ ሰው ለምሳሌ ብዙ ውለታን ለሰዎች የሚውል ከሆነ ሰዎቹ ተጠቃሚዎቹ ይሉንታ ቢሱ ነው ባያመሰግኑትም እንኳ የብዙ ውለታ ባለቤት መሆኑ የታወቀ ሰው በተፈጥሮ ራሱ ምስጉን ነው እንደሚባለው አላህም እናንተ ውለታውን አውቃችሁ ባታመሰግኑትም በይዘቱ የሁሉም ጸጋና ውለታዎች ምንጭ በመሆኑ ምስጉንነቱን አስመስክሯልና አረጋግጧል። ስለዚህ በመካዳችሁ ራሳችሁን ትጎዱ እንደው እንጂ አላህ ሱብሓነሁ ወተዓላ የምታጓድሉና የምትጎዱት ነገር እንደሌለ ወቁ ማለት ነው። ወሊላሂ ማ ፊ ሰማዋቲ ወማ ፊ ልአርድ በሰማያትና በምድር ውስጥ ያሉ ፍጥረታቶች አሁንም ለአላህ ናቸው። መጀመሪያ የሚያስገኛቸው እሱ ነው። የሚያኖርና የሚያስተዳድራቸውም እርሱ ነው። የሚገዛቸውም እሱ ነው። ቢወዱም ቢጠሉም እሱ ሲፈልግ ያመጣቸዋል፣ ሲፈልግ ይወስዳቸዋል እንጂ ከሱ ውጭ በእነሱ ላይ ምንም አይነት የባለቤትነት ስልጣን ያለው የለም፣ በውሸት ካልሆነ በስተቀር ማለት ነው። ስለዚህ አሁን እንግዲህ ይህንን አያት የሚደጋግመው አላህ ሰማያትንና ምድርን በውስጣቸው ያሉ ፍጥረታትን ያስገኘውና የፈጠረው የሚያኖረው የሚያስተዳድረው እርሱ ከሆነ ታዲያ አምልኮት ከሱ ሌላ ካለ ላለ ወገን እንዴት ይገባዋል ለማለት ነው። የሁሉ ፈጣሪና ባለቤት እኔ ከሆንኩኝ መመለክም መፈራትም መከበርም ያለብኝ እኔው ብቻ ነኝ እንጂ ለሌላው በአዲያን መስላችሁ ፍጡር፣ እንዲያውም አንዳንድ ጊዜ ከእናንተ የበለጠ ደካማ የማይሰማ የማያይ የማያጭ የሆነውን ግዑዝ ነገር ሁሉ ማምለክን ምን አመጣው? ባለቤታችሁን የብቻሁኝ እያለሁኝ ነው የሚለው። በሌላም በኩል ደግሞ ሰማያትንና ምድርን በውስጣቸው ያሉ ፍጥረታትን ብቻውን ያስገኘ ከሆነ ይህ ከባድ ስራ በሚሰራ ጊዜ ደጋፊዎችና ረዳቶች፣ ተባባሪዎች ያላስፈለገው ጌታ ስራውን ሁሉ ከጨረሰ በኋላ እንደገና ሌላ ተቀናቃኞችና የስልጣን ተካፋዎች እንዴት ሊመጡ ቻሉ ለማለትም ያመለክታል ማለት ነው። ወከፋ ቢላሂ ወኪላ እና አላህ ስብሓነሁ ወተዓላ የሁሉም ፍጡሮች አስገኝና ባለቤት እንደሆነ ሁሉ በመቆጣጠርና በማስተዳደርም በኩል በሱ በቃ አላህ ሁሉንም ነገር የመቆጣጠርና የማስተዳደር ችሎታው ከሱ ውጪ ለማንም አሳልፎ የሚሰጠው ነገር አይደለም። ለሁሉም በቂ እሱ ነው። ይህንን አውቃችሁ ለእርሱ ብቻ ታማኞችና ተገዢዎች መሆን አለባችሁ ይላል። እየሸሂቡኩም አዩሃናት ይህን ሁሉ ከነገራችሁና ከመከራችሁ በኋላ አሁንም በአመጣችሁና በክህደታችሁ እንዲሁም በማዳረታችሁ እንቀጥላለን የምትሉ ከሆነ ደግሞ ከምክር በኋላ እርምጃ ነውና የሚከተለው ከፈለገ እኮ እናንተን ከዚህ ምድረ ገጽ ጥርግርግ አድርጎ ሊያስወግዳችሁና ሊያጠፋችሁም ይችላል። እንደዚህ ደጋግሞ የሚመክራችሁና የሚያግባባችሁ ካለው ራህና እዝነት ተነስቶ እንጂ እናንተን ፈርቶ እንዳይመስላችሁ። ይፈልግ በጥበታው ፍጥነት ከዚህ ምድር ላይ ደርጃችሁን ያጠፋል ባላችሁ ወይስ ያፈሪም እናንተን ካስወገደና ካጠፋ በኋላ ታዳ ምድር በዳሁን አማትቀርም ሌላ ሰዎችን እንደገና በእናንተው ግር አምጥቶ ይተካ ይሆናል። ወካን الله على ذلك قديرا ይሄን ማድረግ ለእናንተ አዳጋች መስሎ ቢታያችሁ አላህ ግን ይሄን ለማድረግ ችሎታው የላቀና አስተማማኝ የሆነ ጌታ ነው። እናንተም በሙሉ አጥፍቶ ሌላ ህጎች በእናንተ ግር መተካት ምንም የሚያቀተው የሚያዳግተው ሳይሆን የተሟላና አስተማማኝ የሆነ ችሎታ ያለው መሆኑን ወቁና ተጠንቀቁ ባላችሁ ይላል። እና እንግዲህ የቁርአን ክፍል አንድ ጊዜ የማግባባት የራሱን የማስተዋወቅ ሁኔታ፣ በሌላ ጊዜ ደግሞ ያን ማግባባትና መለመንን ሰዎች እንደመለማመጥ አድርገው በሚያውበት ጊዜ ካስፈለገ ደግሞ በኃይልም ቢሆን አንበረክካቸዋለሁ ብሎ የመዛትና የማስጠንቀቅም ሁኔታ ይከተላል ማለት ነው። من كان يريد ثواب الدنيا فعند الله ثواب الدنيا والآخرة በሚያረገው ስራና እንቅስቃሴ የዚህን የቅርቢቱን ህይወት ወረታና ዋጃ የሚያለምና የሚያስብ ሰው ለምን በዚህ በትንሿ ብቻ ይወሰናልና እጅሉን ያጠባል? በአላህ ዘንዳ የቅርቢቱ ህይወትም ዋጃ በመጫም ዓለም ደግሞ ዘላቂው ጥቅምና ዋጃ ያለው ነው ያለ በሚሰራው ስራ ለአኺራም ለዱንያም እየተጠቀመበታለሁ ይብሎ አተሳሰቡን ሰፋ አድርጎ በአላህ ዘንዳ ተስፋ ማድረግ ሲገባው ለዚህ ለዱንያ ማገኛና መጠቀሚያ ብቻ አድርጎ ለምን ያስባል? ባንዲ ስራ ሁለት ውጤት ማገኘት እየተቻለ ባንደኛውና በትንሹ ብቻ መወሰን ለምን መረጣችሁ ይላል። እንግዲህ ሰዎች ብዙ ጊዜ የአኺራን ነገር ቸል የሚሉት ለዚህ ለዱንያ ለቅርቢቱ ህይወታቸው ከሚገባው በላይ ትኩረትና ክብደት በመስጠት ነው ማለት ነው። እኔ ዱንያንም አኺራንም የምታገኙበትን መድረክ ከፍቼላችሁ በምትሰሩ ስራ የሁለቱንም አገር ጥቅም ማገኘት እየተቻለ ያንቋሚውንና ዘላለማዊ ዘላቂውን እድል ወደ ጎን ትታችሁ ይችን ውስኗንና ያንዲ ሰሟን ብልጭልጭ ለምንድን ነው የምታስቀድሙትና ለእሷ ከሚገባው በላይ ትኩረት የምትሰጡት? ሁለቱንም ማገኘት ለምን አትችሉም ይላል። وكان الله سميعا بصيرا አላህ ደግሞ እናንተ የምትናገሩትን ነገር ሁሉ በእጅጉ ሰሚ፣ የምታስቡትንና የምታደርጉትን ሁሉ ነገር ደግሞ በጥልቅ ተመልካች የሆነ ጌታ ነው። ስለዚህ መልካሙን ነገር ስትሰሩ የአላህን አጅርና ተዋብ አለማችሁ በዱንያም በአኺራም ለመጠቀም ብትንቀሳቀሱ በሁሉም በኩል ዋጋችሁን ሰጣችሁ ነበር፣ በእለቱም በዘለቄታው ማለት ነው። መጥፎውንም ነገር ደግሞ አላህን የሚያስቀይምና የሚያስቆጣ ነው ብላችሁ ብትሸሹትና ብትፈሩት በዚህም ዓለም በመጪው ዓለም ውርደትና ቅጣት እንዳያጋጥማችሁ አደርግላችሁ ነበር። ግን ይህንን ማድረጉ ሲገባችሁ እናንተ ለዚህ ለዕለታዊና ለጊዜያዊ ጥቅምን ብቻ በመስገብገብና በመወሰን ለምን እድላችሁን ታጠባላችሁና ያኛውን ቋሚና ዘላቂውን እድላችሁን ትረሳላችሁ በላቸው ይላል። يا ايها الذين امنوا كونوا قوامين بالقسط شهداء لله ولو على انفسكم او الوالدين والاقربين ان يكن غنيا او فقيرا فالله اولى بهما فلا تتبعوا الهوى ان تعدلوا وان تلوا او تعرضوا فان الله كان بما تعملون خبيرا. يا ايها الذين امنوا ان انت بجتاشوا بالله انا بمبتو يامناشوا وغنوشوا يبلاشوا ሆኑ ቀዋሚና በልቅስቲ በሐቅ የቆማችሁ ሁኑ ቢልዓድሊ ማለት ነው በፍትህ ሙእሚኖች መሆናችሁ ካልቀረ በእኔ ያመነ ሰው በእኔ ፍቃድ ለመመራት አያቅማማምና በትክክል የማንንም መብት ሳትነኩ የራሳችሁንም ጥቅም ሳታጡ በፍትህና በትክክላዊ አካሄድ የምትጓዙ ሁኑ ይላል። ሸሃዳ አሊላ የምስክር ቃልን በምትጠየቁ ጊዜ ከማንም ከምንም በፊት ለአላህ የምትመሰክሩ ታማኞችም ሁኑ። ወለው አላ አንፉሲኩም የምትመሰክሩት በራሶቻችሁና አዊል ዋሊደይኒ በወላጆቻችሁ ወላአቅረቢን በአቅራቢያ ዘመድ ቤተሰቦቻችሁ ቢሆንም እንኳ የፍትህ ሚዛን በጣም ከባድ አማና ነውና ወዳጅን ዘመድ ቤተሰብን ለመጥቀም ብላችሁ ቃላችሁን የማትስጡና የማትለውጡ ታማኞችና ትክክለኞች ሁኑ ይላል። እንግዲህ ሙእሚን የሆነ ሰው በተለይ በምስክርነት እንግዲህ በሚጠራበት ጊዜ የሚመሰክርበት ነገር አንዳንድ ጊዜ የሚመሰክርበት በተሰብ ሊሆን ይችላል፣ አንዳንድ ጊዜ በራሱ ላይ ሊሆን ይችላል፣ እሱን ዙሮ እንደገና የሚጎዳው ነገር ሊሆን ይችላል። ቢሆንም ተአከራ ቅጣት ይቻላልና የሚያስቀጣው ነገር ቢሆን እዚሁ የመጣውን ነገር አነሳዋለሁ ብሎ ሐቋንና መሆን ያለባትን ነገር ተናግሮ በፍትህ ከዛ በኋላ በተረፈው ጌታ ይርዳኝ ማለት አለበት እንጂ ሙእሚን ነኝ ብሎ ሲያበቃ እንደገና የምስክር ቃልም የሚያዛባ የሆነ እንደሆነ ለራሱ ወይም ለወላጅ ለቤተሰብ ለዘመድ እንኳ ቢሆንም ይሄ ኢማኑ ትክክለኛ አይሆንምና ስለዚህ የሸሃዳን ጉዳይ ከራሳችሁና ከወላጅ ከቤተሰቦቻችሁ ጀምራችሁ በጣም አስቡበትና ተገቢውን ትኩረት ስጡ በላቸው ይላል። ንየቱን ገንዘብ አሁንም የምትመሰክሩበት ሰው ሀብታም ባለጸጋ ቢሆን አንድ ሰው ሀብታም በሚሆንበት ጊዜ ይፈራል፣ ይከበራል እና የረዳሁት የደገፍኩት እንደሆነ ጥቅም ይሰጠኛል ውለታን ያውቅልኛል ብሎ ቃልን የማዛባት ሁኔታ እንደሚፈጠር ስለሚያውቅ ያ ሀብታም ባለጸጋ ተስፋ የሚደረግበት ወይም ደግሞ የሚፈራ ቢሆንም አው ፈቂረን ወይም ደግሞ በሌላ በኩል ድሃ ችግረኛ ቢሆንም የሚመሰከርበት ድሃ በሚሆንበት ጊዜ ደግሞ ይህ ምስኪን መስክሬ ላስወዳው ነው አባላህ ይቆጣብኛል ውሸቴን ልመስክርና ላውቅም ብዬ ላውጣው የሚል ርኅራኄ ስሜት አለ። እንደዛ ቢሆንም ለሀብታሙም ተስፋ የማድረግና የመፍራት ለድሃውም ደግሞ የማዘንና የመራራት ሁኔታ ሳያጠቃችሁ ከሁሉም በፊት ይህን ሀቅ ይቀድማልና የምስክር ቃላችሁን በትክክል ስጡ። ለሀብታሙም ሆነ ለድሃው ፈላሁ አውላ ቢሂማ የፈጠራቸው ጌታ ከእነሱ ይቀድማል በመብቱ። የእሱን መብት አጓድላችሁ ሀብታምንም ድሃ መጥቀም አይገባችሁም። ደግሞ ለሀብታሞቹም ለድሆቹም መስክሩባቸው ብሎ ያዘዘው አላህ ነው። ስለዚህ ብትመሰክሩባቸውና ከወዲሁ በዱንያ ቅጣታቸውን ቢያገኙ ይሻላቸዋል። እናንተ በውሸት ያልሆነውን ነገር እናቃለን ብላችሁ መስክራችሁ ለጊዜው የጠቀማችሁ መስላችሁ ለአኸራ ቅጣት ከምታጋልጧቸው ይልቁንስ አላህ ለእነሱ የሚበጃቸውን አውቆና መርጦ ነው በዱንያ ቢመሰክርባቸውና ቢቀጡ ይሻላል ብሎ እንጂ እናንተ የጠቀምን መስላችሁ እንዳትጎዷቸው ነው የሚለው። ፈላ ተተየው ለሐዋ ስለዚህ እንግዲህ ስሜትን መከተል ነውና የምስክርን ቃል የሚያዛባና የሚያፋልሰው የግል ስሜትና ፍላጎታችሁን አትከተሉ። አንተ ዲሉ ሐቅን ወይም ትክክለኝነትን ከመጠበቅ እንዳያጓድላችሁ የልብ ወለድና የዝንባሌን ስሜት ለመከተል ታረሙ ይላል። ሰው እንግዲህ የግል ስሜቱንና ጥቅሙን የሚያሳድግ በሚሆንበት ጊዜ የሌላን ሰው መብት ማክበር አይችልም እና የፍትህን ሚዛን ላለማዛባት የግል ስሜታችሁን አትከተሉ ማለት ነው። ወይም ተልዉ የምስክር ቃላችሁን ብትጠመዝዙና ወደ አልሆነ አቅጣጫ ብትወስዱ አውቶ እርዱ ወይም ጥርሱን ሽንጥጥ አድርጋችሁ ብትክዱና የማታውቁ ሆናችሁ ብትቀርቡ ፈኢነላህ ካነ ቢማ ተዕመሉነ ኸቢራ ለጊዜው ታውቅብንም ብላችሁ ብትወሳለቱ አላህ በምትሰሩት ነገር ጥልቅ አዋቂ የሆነ ጌታ ነውና በሱ ዘንዳ ከባድ ተጠያቂነት እንደሚጠብቃችሁ እወቁና ተጠንቀቁ በላቸው ይላል። እና እንግዲህ እስልምና ለፍትህ፣ ለእኩልነት፣ ለትክክለኝነትና ለታማኝነት ከፍተኛ ትኩረት ሰጥቷል ማለት ነው። የሰው ልጅ እውነትን ለምንም ለማንም እንዲያትሸጥ እያለው ነው። ሙእሚኖች እስከሆናችሁ ድረስ በአማኝነታችሁ የሚመጥነውና የሚገባው በማንኛውም ነገር የምስክር ቃል በምትጠየቁ ጊዜ ወይም ዳኝነት በሚፈለግባችሁ ጊዜ ያንን የምታውቁትንና ያያችሁ የሰማችሁትን ነገር ቀጥ አድርጋችሁ ለአላህ ብላችሁ መመስከር አለባችሁ። ይህ አማና የምስክርነት አማና የአላህ መብት ነው እና የአላህን አደራ እንዴት አድርጌ ለጥቅም ወይም ለዘመድ ለወዳጅ እሸጠዋለሁና እለውጣለሁ ብላችሁ ትክክለኝነትን ማሳየት አለባችሁ ለአላህ ማለት ነው። እና የዛ ጊዜ ከእናንተ ከግል ጥቅማችሁ ጋር እንኳ ቢጋጭ ሰውየው እንግዲህ አንድ ነገር የተናገረ እንደሆነ ይቅራር ያደረገ እንደሆነ ብሮ ራሱ ሊወነጀል ይችላል። ያው እንዲህ ብለህ አምነሃል ተብሎ ይቀጣል። ያ ቢሆን እንኳን ያ የሚመጣውን መቀጫ መቀበል እንጂ በዱኒያ የዱኒያ መቀጫ እንዳያገኝም ብሎ ውሸቱን መናገር የለበትም ሙእሚን እስከሆነ ድረስ ማለት ነው። እውነቱን ተናግሮ ቢያወጣ ያውጣው፣ ካልሆነም ደግሞ አላህ ስብሓነ ወተዓላ በዛ እውነቱን ተናግሮ ቢቀጣ በሌላ በኩል ስለሚክሰው በጌታ ብቻ ተማምኖ ከራሱ ፍላጎትና ጥቅም የጌታን ሀቅ አስቀድሞና አክብዶ በራሱ ላይ መመስከር መቻል አለበት ሙእሚን የሆነ ሰው ነው የሚለው። እንግዲህ የኢማን ሚዛን ምን ያህል እንደሆነ ያሳየናል ማለት ነው። እንደገና ደግሞ በወላጆቹ ላይ ወልደው አንከባክበው ያሳደጉትን እናት አባቶችን ወንጀል ሰሩ አየ ለምስክርነት ተጠራ እና ወላጆቹ እንዲን ያድርገዋል አይደል ታቃለህ አይደል ብሎ ዳኛ ወይም ሽማግሌ በሚጠይቀው ጊዜ ወላጆቹን አክብር ተብያለሁ ይሄ ነገር በመሰክረባቸው ወላጆቹ ሊቆጡ ነው ሊቀጡ ነው ብሎ አዝኖ ወይም ወላጅ መብትን የሚነካ መስሎት መደባበቅ የለበትም እውነቱን መናገር አለበት ምክንያቱም የወላጅን ሐቅ አክብር ያለው አላህ ከአላህ ሐቅ ቀጥሎ ነው ያላህ ሐቅ እየጠፋ ወላጅን ማክበር አይቻልም ማለት ነው እና ለነሱ እንግዲህ መስክሮባቸው የሚያስቀጣ ነገር ቢሆንም እንኳን በሌላ በኩል ዙሮ በገንዘብም ሆነ በሽምግልና በሆነ ምክንያት የሚረዳበት መንገድ ካለ ይርዳቸው የወላጅነታቸው ግን ሐቋን ይመስክርባቸው ማለት ነው እና እንደገና ደግሞ አቅራቢያ ዘመዶች ወንድሞች እህቶች ልጆች ሚስት ባል ሊሆን ይችላል ያ ሁሉ የሚያውቁትን እውነቱን ተናግሮ በፍትህ ግንባር ላይ ከዛ ደግሞ በዝምድናው ዙሮ የመገላገል ሁኔታ ወይም ደግሞ በገንዘብ የሚከፈል ነገር ከሆነ በመክፈል በመሳሰሉት ነገሮች ሊረዳ ይችላል እንጂ ፍትህን ማዛባት የለበትም ማለት ነው እና አንዳንድ ጊዜ ደግሞ የሚመሰከርበት ሀብታም ሲሆን እገሌ ሀብታም ነው እና በሱ ላይ የሚመሰከርበት ወዳጄ ነው ጥቅሙ ይቀርብኛል ብሎ መዳዳት የለም ማለት ነው ያን እውነቱን ተናግሮ ከዛ በኋላ አላህ ይሰጠኛል ማለት አለበት ያ በሚሆንበት ጊዜ ደግሞ ይህን ሚስኪን መክሬ ላስወዳው ነው ብሎ መራራትም የለበትም ምክንያቱም ለድሃውም ሆነ ለሀብታሙ ከእናንተ የበለጠ አላህ ነው የሚያስብላቸውና የሚቆረቆረላቸው እነሱንም የጠቀምን መስሏችሁ ለባሰ ችግር እንዳታጋልጧቸው የአላህ የፈረደውን ነገር ይቀበሉና ከዛ በኋላ ትክክለኛ ከሆነ ሀብታሙም እውነቱን ስለመሰከርክበት አይጠላህም ያው የጌታ ግዴታ ስለሆነብህ ነው ምንም አይደል እንደውም ሀቀኛ መሆንህን በበለጠ ተረዳ ብሎ ሊወድ ይችላል ሙእሚን ከሆነ ማለት ነው ድሃውም እርግጥ ያው እኔን መርዳት እንኳን ያስፈልግም የአላህ ሀቅ ነውና ጥሩ ነው የመሰከርክብኝ ብሎ የበለጠ ሊወድህና ሊደሰት ይችላል ሙእሚን ከሆኑ ለምን ዋሽተህ ካላዳንከን አይሉም ማለት ነው ስለዚህ እንግዲህ ለሀብታሙም ለድሃውም ከጌታቸው የበለጠ ዋቢና ተቆርቋሪ የላቸውምና እናንተ ከአላህ የበለጠ የምንረዳ መስሏችሁ እንዳትሳሳቱና የምስክር ቃላችሁን እንዳታዛቡ ፈላ ተተቢዑ ልሀዋ አንታዲሉ የፍትህን ሚዛን ላለማፋለስ የግል ስሜትና ፍላጎታችሁን እንዳትከተሉ ይላል ወይም ተልዎ ይህንም እንግዲህ የኔን ምክርና አደራ ቸል ብላችሁ ከዚያ ከፊት የሚዛን ብታጋድሉና አውቱዕሪዱ ወይም ጨርሳችሁ እንደማታውቁ ወይም በተቃራኒው የምትመሰክሩ ብትሆኑ ደግሞ ፈኢነላህ ካነ ቢማ ተዕመሉነ ከቢራ ለጊዜው እናንተ ራሳችሁን አታሉ እንጂ አላህ በእናንተ ምስጢር በጥልቅ የሚያውቅ የሆነ ጌታ ነውና ለወደፊት የሚበቀላችሁ መሆኑን አትጠራጠሩ በማለት ያስጠነቅቃል ማለት ነው እና በዓለም ዙሪያ እንግዲህ አዳውል እስላም ፍትህ ፍትህ እያሉ የሚዘፍኑና የሚጨፍሩት የዚችን አይነት ፍትህ አንዷን ከመቶ አንደኛዋን ቅንጣት እንኳን ሊያሰፍማት አልቻሉም እስካሁን ማለት ነው ቁርአን ግን የሰው ልጆችን በራሳቸው ላይ እንዲመሰክሩ በወላጆቻቸውን እንዲመሰክሩ እስከማዘዝ ድረስ ነው የሄደው ፍትህን ሲያከብር ማለት ነው እንደገና በተቃራኒው ሆነና ዛሬ እነሱ ፍትህ አስከባሪዎች እስልምና ደግሞ የፍትህን ሚዛን እንደሚዳፈርና እንዲገደለሽ እንደሚሆን አድርገው